ወሰላቱ ወሰላሙ አላ ረሱልላሂ ሰለላሁ ዐለይሂ ወሰለም። ኡስታዛችን እንኳን ደህና መጡ። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ። አላህ ደሚውትን ከኸይር ስራ ጋር ያርዝመው። ኢንሻአላህ ያው ይህ ፕሮግራማችን ሳምንታዊ ኡሮብ የተፍሲር ፕሮግራም ነው። በአላህ ፍቃድ ሱረቱል በቀራ ቁጥር 86 ድረስ ደርሰናል። ኢንሻአላህ ለዛሬ አላህ ፍቃዱ ከሆነ ያው ከ87 እንጀምራለን። ቁርአን ያዛችሁ ሰዎች ሃርድ ኮፒያችሁን ሙስሐፉን ከፍታችሁ፣ የሌላችሁ ደግሞ ሶፍት ኮፒውን ከሞባይል ወይም ከኮምፒውተራችሁ ላይ ከፍታችሁ ኢንሻአላህ ተከታተሉ። ቁርአኑን እስከዛሬ ያልቀራችሁም ካላችሁ ትምህርቱን አድምጡ። ኡስታዛችን አስተምረው ከጨረሱ በኋላ በሚኖረን የተወሰነ ደቂቃ ደግሞ ቅድሚያ በተፍሲሩ ላይ የሚነሳ ጥያቄ ካለ ጥያቄ ይስተናገዳል። ያ እንዳለቀ ደግሞ አጠቃላይ ከዲናችሁ ጋር የሚገናኝ ማንኛውም ቁም ነገር ብቻ ያለው ይሁን መሰረታዊ የዲን ጥያቄዎችን በመጠየቅ ኡስታዝን ልንጠቀምባቸው ይገባል። አሁን ቀጥታ ያ ወደ ቁርአን ቅራቱ እንገባለን። ኢንሻአላህ ወንድማችን ቁርአኑን ይቀራልናል። أعوذ بالله من الشيطان الرجيم ولقد آتينا موسى الكتاب وقفينا من بعده بالرسل وآتينا عيسى ابن مريم البينات وأيدناه بروح القدس أفكلما جاءكم رسول بما لا تهوى أنفسكم فكلما جاءكم رسول بما لا تهوى أنفسكم استكبرتم ففريقا كذبتم وفريقا تقتلون وقالوا قلوبنا غلف بل لعنهم الله بكفرهم فقليلا ما يؤمنون ولما جاءهم كتاب من عند الله مصدق لما معهم وكانوا من قبل يستفتحون على الذين كفروا فلما جاءهم ما عرفوا كفروا به لعنة الله على الكافرين بئس ما اشتروا به أنفسهم أن يكفروا بما أنزل الله بغيا أن ينزل الله من فضله على من يشاء من عباده فباءوا بغضب على غضب وللكافرين عذاب مهين. جزاك الله خير الجزاء. أستاذ مايك فري. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ولقد آتينا موسى الكتاب لموسى بإرقد كتاب ستنال وقفينا من بعده كرسبها لم أكتات لنال وإما أسكت لنال بالرسل ملكتو تشاتشن وآتينا عيسى بن مريم البينات ዒሳ የመርየም ልጅ ደግሞ ግልጽ ተአምራት ወይም ህግጋቶችን ሰጠኑ። ወአየድናሁ ቢሩሂ አልቁዱስ በተቀደሰው መንፈስ በመላእካው ጅብሪልም አበረታኑ። አፈኩለማ ጃአኩም ረሱል ለመሆኑ እናንተ መልእክተኛ ወደ እናንተ በመጣ ቁጥር ቢማላ ተህዋ አንፍሱኩም ነፍሶቻችሁ በማይፈልጉትና በማይጓጉለት ነገር በመጣ ቁጥር እስተክበርቱም ትኮራላችሁን ፈፈሪቀን ከዘብቱም ገሚሱን ወይም ከፊሉን መልእክተኛ አስተባበላችሁ ወፈሪቀን ተቅትሉን ከፊሎቹንም ደግሞ ትገድሉ ነበር ይሄ ነው እናንተ ይላቸዋል። وقالوا قلوبنا غلف ልቦቻችን የታሸጉ ናቸው አሉ። ዕውቀት ተሞልቶባቸው የተዘጉ ማለት ነው እንደነሱ አባባል። بل طبع الله عليها بكفرهم በዕውቀት ተሞልቶ የታሸጉ ሳይሆን ይልቁንስ በክህደታቸው ሰበብ አላህ አሽጎባቸዋል። فقليلا ما يؤمنون يميامنوت تكيت غدلو امنتن بچا نوالا ولما جاءهم كتاب من عند الله كالله بكل هون كتاب ودنسو سمتا غزي مصدق لما معهم كنسو غارا يالون كتاب اونتنينت يميمسكر هونو وكانوا من قبل يستفتحون قدم مسل دعاء يا رغو نبر اللهن يلمنو نبر نبيون يليك زندنا ارسو غا هونو كاديارن يواغو زند على الذين كفروا بالنزاب كادوت لاي دعاء رغو نبر فلما جاءهم ما عرفوا ياو راسو ياوقوت نغر يمطالاچو غزي غن كفروا به برسولاي كادو اسون كادوت فلعنه الله على الكافرين يا الله رغمان بكهاديان لاي يسفان الى بئس ما اشتروا به انفسهم نفسوچاچون يشطوبتو ويم يغزوبتو نغر منين يا يكفا نو أن يكفروا بما أنزل الله الله باوردو مكاداتشو بغيا بمكن ينت يتنسى وهم دنبر بمالف أن ينزل الله من فضله الله كتروتاو ماوردون تمكنتو على من يشاء من عباده كباري أوتشو بمشاو سولي فباءوا كزام تملسوا ككهدتاتشو بهالا بغضب بقطع على غضب دروب نبربت قطع بتشماري وللكافرين عذاب مهين لك هادي عندك مو أواراج قطعتها الله تشاويلا انقري او يا بني إسرائيل قصة قطلوال الله عز وجل አሁንም ለበኒ እስራኤል ያለውን ውለታ ያስተውሰ ያ ሁሉ ኒዕማ ተደርጎላቸው መካዳቸው ደግሞ በጅጉ የሚገርሙ መሆኑን ያስገነዝበናል። ወለቀድ አተይና ሙሳ الكتاب ለሙሳ በርግጥ ኪታብን ሰጥተናል። ከዛም በኋላ ያንን ኪታብ የሚያስተምሩ ደግሞ በርካታ መልእክተኞችን አከታተለን ለከና وقفينا من بعده بالرسل እነዚያ ሁሉ መልእክተኞች ወደዛ ወደ ተውራት ተጣርተዋል። በመጨረሻ ደግሞ واتينا عيسى ابن مريم البينات የማርያም ልጅ የሆነውን ኢሳን ደግሞ በይናት ሰጠነው ኢንጂልም ማለት ነው ያም ወደነሱ የተላከ ነው። እንደገና የመርየም ልጅ ኢሳ ካጠገቡ ጅብሪል እንዳይለይ ያድርገን በሷ በርትተነዋል። የሁሉ አንብያ በመካከላቸው የተላኩ ሰዎች ሙሳና ኢሳ ደግሞ ባለ ሸሪዓ የሆኑት ነብዮች መካከላቸው የነበሩ ሰዎች አማኝ መሆንና ጌታቸውን በአግባቡ ማምለክ ነበር የሚጠበቀው። ነገር ግን እነኚህ ሰዎች ድንበር አላፊዎች ኩራተኞች በአንብዮች ላይ የሚንጠራሩ ስሜትን የሚከተሉ ስለሆነ ኪታቡን ተግባራዊ ማድረግ ፋንታ ለሙሳ የተሰጠውን ኪታብ ራሱ ምንድነው አጠማዘው ተህሪፍ አድርገው ቃላቶችን በቃላት ቀይረው ትዛዞቹን ነቅፈው ያልሆነ ትርጉም በመስጠት መሰረቱን አፋልሰውታል። ሰረዙ፣ ደለዙ፣ በረዙ፣ ጨመሩ፣ ቀነሱ፣ ከዚያም ትርጉምንም ጭምር አዛቡ። አላሁ ዐዘ ወጀል ያንን ለማጋለጥ ወደ ቀናው መንገድ ደግሞ ቀና መንገድን ለሚፈልጉ ሰዎች ለመጥራት በተከታታይ በርካታ ነብዮች መልእክተኞችን ላከ። በሌላ አንቀጽ እንዳለው إنا أنزلنا التوراة فيها هدى ونور يحكم بها النبيون الذين أسلموا إنيا توراتنا أوردنا تال ممريانا برهان يدلبات هنا لا الله تعزى جهنوتو أنبياؤوش يفردوا باتا للذين هادوا ودع الله لتملسوت مؤمنوش والربانيون والأحبار الله أنثريوشنا لكاونتوشم بما استحفظوا من كتاب الله وكانوا عليه شهداء አላህን kitab ጠብቁ በተባሉ ተጽታቸው አማናና ምስክር በመሆናቸው ሰበብ ይፈርዱባት ዘንድ አውርደናታል ይላል። ከዛ በኋላ እንግዲህ ወቀፈይና ማለት አትባዕና ማለት ነው። ወቂለ አርደፍና መተከታታይ መላካቸውን ነው የሚያሳየው። በሌላ ማንቀጽ ثم ارسلنا رسلنا ترترا ይላል በተከታታይ ማዝኑት ሩት المؤمنون። እነዚህ የበኒ እስራኤል አንቢያዎች በተከታታይ በየዘመኑና በየአካባቢው የተነሱ ሆነው በመጨረሻ ደግሞ የነሱን የመጨረሻ የበኒ እስራኤል አንቢያ መጨረሻ የሆኑትን ዒሳን ላከ። ዒሳ ይዞ የመጣው ሸሪዓ ከተውራት ሸሪዓ ጋራ በአብዛኛው ተመሳሳይ ቢሆንም የተወሰኑ ነገሮችን ደግሞ አሻሽሎላቸዋል። ولما جاء عيسى بالبينات قال قد جئتكم بالحكمه ولابين لكم بعض الذي تختلفون فيه فاتقوا الله واطيعون ان قالوا لا بوتا لا سوره الزخرف لاي معناتنا الذين وقفينا من بعده بالرسل وسط ዒሳን ሳያስገባ ለብቻው ዒሳንም እንደላከም ይናገረው የተለየ ሸሪዓ ስላላቸው ማለት ነው። አተይና ዒሳ ኢብኑ መርየም አልበይናት በትንሹም ቢሆን ማለት ነው ሙሉ ለሙሉም ባይሆን ህግን ለመሻር አልመጡም፣ ግን በተወሰነ ደረጃ አሻሽለውታል። አላህ ሱብሓነሁ ወተዓላ ባወረደው ወህይ መሰረት ማለት ነው። ያ ስለሆነ ደግሞ ሙዕጅዛ አስፈልጋቸው። የተለየ ነገር ይዘው ከመጡ ከአላህ መላካቸውን ለማረጋገጥ ومعجزات تدقفوا الله فلقه وآتينا عيسى بن مريم البينات قيل هي المعجزات وقيل هي الأحكام والآيات. معجزات نوكال من قديم وزونا يتسطط متانم ما سنسات بوفكر سياد بلبلو تنجكا افسلوبت روح هنو روح زرتو من كساكس اشتنيو جم مفوس عندان دروك مسترو جم من ناقر كذا هلو جمو قولا يالو በሰፈር በሐደር መንገድ ቢሄዱም አገር ቤት ቢኖሩም የማይለያቸው ሆኖ ጅብሪል አለይሂ ሰላም ካተገባቸው መሆኑ ወአይድናሁ ቢሩሂል ቅዱስ ይውሉ የሱን ነብይነት ያረጋግጥ ነበር የሚከተሉ ቢሆኑ ኖሮ ማለት ነው። ወለይሁል ለኩም بعض الذي حرم عليكم وجئتكم بآية من ربكم هنا ነገር ግን በኒ እስራኤል ለሙሳም ይቻል ነበርም ከዛ በኋላ ለተላኩ ተከታታይ ነብያቶችም የሰጡት መልስ ያው ሁሉም አንድ አይነት ባይሆኑም ብዙዎቻቸው አስተባባዮች ነበሩ። ለይሱ ሰዋአን ብሎ ይገልጻል። እኩል አይደሉም። ብዙዎቹ ግን ትዛዝን የሚነቅፉ የማይጨበጡ የሚያምለጨልጩ አቸጋሪ ፍጥሮች ነበሩ። فكانت بنو اسرائيل تعامل الانبياء اسوء المعامله والذي ብሎ መጨረሻ ላይ ምን አለ ففريقا كذبتم كفيل نبيوچن አስተባባላችኋቸው ማንም አላካችሁም እያላችሁ ለምን አስተባበሉ? ያስተባበሉት ምክንያት ጭምርም እዚሁ አብራርቷል። ስሜታቸው ጋራ ማይሄድ ይዞ ስለመጣ አፈኩለማ جاءكم رسول بما لا تهوى انفسكم የሰው ልጆች ችግርም ይሄ ነው። የአንቢዮች دعዋ ሎጂካዊ ነው ተቀባይነት ያለው ነው አቅል የሚቀበለውና የሚስማማ ነገር ነው አንድ ፈጣሪ ያለ ይሄን ዓለም የፈጠረ እሱን ታዘዙ ለሱ ተገዙ ማለት ማንንም ሊያስከፋ የሚገባው ነገር አልነበረም ነገር ግን ሰዎች በሐዋቸው መሄድ ይፈልጋሉ በስሜታቸው فكلما خالفهم فيما يهوونه لم يفلقوا نقط انقفات ميونباتچونا مينقفاتچون كله እነት ቢዞብ መጣም ያስተባብሉታል ማስተባበል ላይም ሳይቆም ይዋጉታል ይፋለሙታል ዘልባል فكلما جاءكم رسول بما لا تهوى انفسكم استكبرتم ትንቀባራራላችሁ እንዴትኛ እንታዘዛለ ማነው የሚከለክለ ማነው የሚያዘን ትላላችሁ ልክ ዛሬ የሰው ልጅ ያለበት ሁኔታ ነው አጠቃላይ ማለት ይቻላል الا من رحم ربك ጸቡ كشرع غارنا كشريعه غارنا صم يا الله شريعه انيان لغزان ايجبام متعزز مكلكل انفلغم اند فلغن مهون انفلغالن كذا لدعاتوچنا لانبياوچو ميستو ملاش مندنو ماستبابل كتساكا مجدلن ففريقا كذبتم وفريقا تقتلون كفيلون تدلالاتو كفيلون استبابلاتوال الى روح القدس ما انه لميلو يا جبريل عليه السلام انه بيينه قدما تناكركوت يهن ميتناكرو بزو حديثو يسلالو نو من ذلك ما في البخاري من حديث عائشه رضي الله عنها ان رسول الله صلى الله عليه واله وسلم وضع لحسان بن ثابت منبرا في المسجد لحسان منبر اسكمتو لتنا مسجد است فكان ينافح عن رسول الله كالله ملكتنيا لاي يكلاكل نبر مشركوچن غطامي نو بطببو بسنا غتم موياو يمكت نبر معناتنو ينسون وجنبرنا قالوا بالتا فقال رسول الله صلى الله عليه وسلم اللهم ايد حسان بروح القدس كما نافح عن نبيك هذا رواه البخاري تعليقا بلالم حديث ابو حديث عشان كده يروح القدس بجبريل تفسره ان اغنيوالن حسان راسه بشعره لا وجبريل رسول الله فينا وروح القدس ليس به خفاء النبر الذي عيسى ما لا يروح القدس مالت اسو نو بلن مفسره يتشالى يهنال مالن طيب يهن معنى بل الى ايام نناغنيوالن كما قال تعالى في سوره المائده اذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك واذ ايدتك بروح اذ ايدتك بروح القدس تكلم الناس في المهد وكهلا روح القدس القديم مشطوت الملس سلم يستعوس الناس لم يغزاتشو نو عندي قالوا اذ ايدتك بروح القدس وهو جبريل ايه علم سمتا يدروچ النبيوچ انداستبابلونا كفيلون من دغدلو كله نبي محمد صلى الله عليه وسلم دمو كالله بكل وحي نزو سمتو نو تقبلوا بلو طري ادرغولاچو مرساچو گمند نبر وقالوا قلوبنا غلف لبوچاچن اكو يتاشغو ناچو قالوا من لمالت نو اندزي حالوت اونت براساچو لاي لباچو يتاشغو مونون يمسكرالو ايه هذا لما قالوا بعض المفسرين من قالوا قلوبنا غلف مالت قلباتن بعلم تمولته تم سلاله تاشغوال اديس علم كانت لمقبل انچلم بتورات علم مولتنا الا يا علم دمو مقاطره مولته مكمچا مياطا نغر ادلم اونت بيون نورو عنده ايه نو هذا كبر ويدمو قلوبنا غلف مالت لا نفقه ما تقول مثلو نغير ايغبان مالتاچو نو ليلوچو اموموچهنن بلوال قريشوچم وقالوا قلوبنا في اكنه مما تدعون اليه وفي اذاننا وقر ومن بيننا وبينك حجاب فاعمل اننا عاملون ቀልቦቻችን በሽፋን ውስጥ ናቸው ያሉት። አንተ ወደ እሱ ከምትጠራን ነገር ተጋርዷል። ወደዛ ለመድረስ መንገድ የለህም። ተስፋ ቁረጥ ለማለት ነው። ይቀበሉኛል ብለህ አትጓጓ። አዎ ቀልባቸው ተዘግቷል፣ ግን በእውቀት ተሞልቶ ወይም እነሱ እንደሚሞግቱት ሳይሆን በኩፍራቸው ታሽጎባቸው ነው ብሎ አላህ መለሰ። በል ለዐነሁም ላህ፣ አላህ ረግሟቸዋል። ቢኩፍርህም፣ በክፍራቸው ሰበብ አላህ እርግማን አውርዶባቸዋል። እርግማኑ ደግሞ እንዳያምኑ ያደርጋቸዋል ማለት ነው። ፈየ ቁሉቡ መልዑና። ሱረቱ ኒሳእ ላይ ደግሞ ቁሉቡና ጉልፍ አሉ ይልና በል ጠበዐ አላሁ ዐለይሃ ቢኩፍርህም፣ አይደለም አላህ ቀልባቸውን በኩፍራቸው ሰበብ አሽጎታል። ማንም ቀልብ መጀመሪያ ሲፈጠር ንጹህ ሆኖ ጤናማ ሆኖ ነው የሚፈጠረው። ከጊዜ በኋላ ግን ባለቤቱ እያቆሸሸው ሲሄድ አገልግሎት እንዳይሰጥ ያደርገዋል። ረብ አልዓለሚን ይዘጋዋልም ጭምር ማለት ነው። ጀዛአ ወፋቀን፣ እነሱ አንጠቀሙም ስላሉ ቀልቡን ይታሸገባቸዋል። ፈቀሊለን ማ ዩእሚኑን ማለት ምንድን ነው? ፈቀሊሉን ኢማኑሁም፣ ኢማናቸው ትንሽ ነው። ጎደሎና የማያዋጣ ኢማን ያምናሉ። ለምሳሌ አንቢያዎችን ሲያምኑ ኑእሙኑ ቢባዕድ ወነክፍሩ ቢባዕድ ይላሉ። በአላህ ሲያምኑ ከፊል ስፈቱን ተቀብለው ሌላውን እምቢ ይላሉ። ወይ ደግሞ ከፊል አንቢያዎቹን ተቀብለው ሌሎችን ሲያስተባብሉ አላህንም ጭምር ማስተባበል ነው የሚሆነው። አንተ ገሌን አላክም ማለት ነው። ስለዚህ እንደዚህ አይነቱ ኢማን አላህ ዘንድ ነገ የውመል ቂያማ ማያዋጣ ስለሆነ ትንሽ ነው የሚያምኑት ማለት ማዕናው ይሄ ነው። ፈቀሊሉን ኢማኑሁም ቢማዕና አነሁም ዩእሚኑነ ቢማ ጃአ ቢሂም ሙሳ ምን አምር ልመዓድ ወተዋብ ወላኪነሁ ኢማኑን ላ የንፈዑሁ ሊአነሁ መግሙሩን ቢማ ከፈሩ ቢሂ፣ በክህደት የተሸፈነ እምነት የትም የማያደርስ እምነት ያምናሉ ማለት ነው። ወይ ደግሞ ፈቀሊለን ማ ዩእሚኑን ማለት በጣም ጥቂት ሰው ነው ከነሱ መካከል የሚያምነው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከአስር ዓመት በላይ መዲና ላይ ያን ያህል ዳዕዋ ሲያደርጉ ከይሁዳ ያመነ ከአስር ሰው አይበልጥም ይላሉ የታሪክ ሰዎች። ያ ሁሉ አንሳር፣ ያ ሁሉ ሙሃጅር፣ ያ ሁሉ ጀዝረተል ዓረብ ሲያምንና አብሯቸው ያን ያህል ትግል ሲያደርግ እነሱ የመጽሐፍ ባለቤቶችና በመጣልን ብለው ሲጸሉ የነበሩት ግንባር ቀደም ተሟጋች ሆነው ከሃዲ ሆኑ። ከዛም ወዲህ ከአህለል ኪታብ ውስጥ ነሳራው ነው በአብዛኛው የሚያምነው እንጂ የይሁዳ የሚያምን ብዙ አይታይም፣ አልፎ አልፎ ይገኛል። ስለዚህ ፈቀሊለን ማ ዩእሚኑን ያለው ይሄም ሊሆን ይችላል ማለት ነው። ኪታብ እንደሚመጣና ነቢይ እንደሚላክ ግን ሲናገሩ ዱዓም ሲያደርጉና አረቦችንም ሲያስፈራሩ ነበር። የመጨረሻው ነብይ ሊመጣ ጥቂት ጊዜ ነው የቀረው። እሱ ከመጣ ደግሞ እኛ ተከታዮቹን ሆነና ከእርሱ ጋር ሆነን እናጠፋችኋለን ነበር የሚሉት። ነብዩንም የተመኙት እንግዲህ ለህዝብ ለማጥፋት ነው ማለት ነው። እነሁ ቀድ አነ አዋኑ ዙሁሪ ነቢይን ወኢና ነኩኑ ማዐሁ ፈነቅቱልኩም ቀትለ ዓድን ወኢረም። የኢረም እና የዓድ ህዝቦች እንደጠፉት አድርገን ነው የምንፈጃችሁ እያሉ ይናገሩ ነበር ማለት ነው። ይሄ ግን ለአንሳሮች በጣም ጠቀመ። ይሄ ዛቻ ነቢዩ ሰለላሁ ዐለይሂ ወሰለም ሲላኩ የሁዶች የነገሩን ነቢይ ይሄ ነው፣ ሳይቀድሙን እንቅደም ብለው ተከተሏቸው። ያንን ነው አሁን በሚቀጥለው አያ የሚናገረው። ወለማ ጃአሁም ኪታቡን ምን ዒንዲላህ፣ ከአላህ በኩል የሆነ ኪታብ ሲመጣላቸው ጊዜ በመጨረሻው ነቢይ አማካኝነት ወሆል ቁርአኑ አለዚ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሰድቁን ሊማ ማዐሁም፣ ከእነሱ ጋር ያለውን እውነተኝነት የሚመሰክርና የሚያረጋግጥ ሆኖ ወካኑ ምን ቀብሉ የስተፍትሑነ ዐላ አለዚነ ከፈሩ፣ ቀደም ሲል ነቢዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በካዱት ሰዎች ላይ አላህን ፈትሕ ይሰጣቸው ዘንድ ይለምኑ ነበር። መጥቷል፣ እናንተ ሙሽሪኮች ጊዜው ቅርብ ነው እኛ ከእሱ ጋር እንሆናለን ይሉ ነበር። እብኑ ከሲር እንደነ ያሉት የቁሉነ ኢነሁ ሰዩብዐሱ ነቢዩን ፊ አኺር ዘማን ነቅትሉኩም መዐሁ ቀትለ ዓድ፣ وعن أبي وعن قتادة الأنصاري عن أشياخ لهم قال فينا والله وفيهم، يعني في الأنصار وفي اليهود الذين كانوا جيرانهم، نزلت هذه القصة. فلما جاءهم ما عرفوا ياو ياو وقت نقر سمت أغزي كفروا به. كادوا الناس ما من ميقباته لذين وبالفوا آيات كاستا وساته ولا تكونوا أول كافر بها لاته. نانت مجمرة آمان مهننجي مجمرة كهادي مهن اللباته ما يتبقم كنانتنا يمجمرة كهادي أتهنو على جو كأهل الكتاب مالنا. كذا سكدوا قزي الله من على فلعنة الله على الكافرين، يا الله رقمان بكهادي عن لاي يسفان لا. الذين كانوا يستفتحون ثم كفروا مالنا، بئس ما اشتروا به أنفسهم، راسات چون يلو طبت نگر من انيا يكفانوال متبق باتو ما منسيهون أن يكفروا بما أنزل الله. الله باوردو ما كادات چون لمن كادو بغيا بتامي قرمال النزيه أتاتر أنكسو چست يكفر سببو چن زرزرو المال في جالال استين نملكتات چون عندنا هوا غارا على مسمى ما تونو بما لا تهوى أنفسكم إلال. ولتنيا يكفر سبب كبرنو كرات انديتنيا مريمهن سيقبابن سيقبان تكتاي انديتن هنا لنو وطيتو رقمو لعن ما امتعتنو ما لنو رقمان انيا متر مجمع ريولاي انا زيلين فلعنة الله على الكافرين يا لنا. عندنا دغمو لعنهم الله بكفرهم يا لنا ولت غطانو لعنن يا متاو لعن كما جمر ياو يترجموناچو مالت سايون ادلون كاغنوا بحالا نقبلن بمالتاچو نو يترجموت كزيام قلباچو تاشگه الله كاشگه بحالا ميكفتو ما ان ما ينورو مسراسو كالكفته واستقر مالتنو الله كزي كان دي انا تدلي طبقا. نعم كرو. وإذا قيل لهم آمنوا بما أنزل الله قالوا نؤمن بما أنزل علينا ويكفرون بما وراءه يكفرون بما وراءه وهو الحق مصدقا لما معهم قل فلم تقتلون أنبياء الله من قبل إن كنتم مؤمنين ولقد جاءكم موسى بالبينات ثم اتخذتم العجل من بعده وأنتم ظالمون فإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واسمعوا قالوا سمعنا وعصينا وأشربوا في قلوبهم العجل بكفرهم قل بئس ما يأمركم به إيمانكم إن كنتم مؤمنين قل إن كانت لكم الدار الآخرة عند الله خالصة من دون الناس فتمنوا الموت إن كنتم صادقين ولن يتمنوه أبدا بما قدمت أيديهم والله عليم بالظالمين ولتجدنهم أحرص الناس على حياة ومن الذين أشركوا يود أحدهم لو يعمر ألف سنة وما هو بمزحزحه وما هو بمزحزحه من العذاب أن يعمر والله بصير بما يعملون. مايك فوري. وإذا قيل لهم كوي عند يالف يالو بئس ما اشتروا به أنفسهم راساتشون يشطبت نقري كفانو بغيا ملو ليدرشي نبرا وصوستن يو سبب بغيا لا كفر سبب بمهنو مالتنا بغي مالتنا مو حسد مالتنا كبر على حسد على بغي تبالو اتباع الهوى على نني صوستنا جوانا والناس بوجه مالتنا لمن الله بمحمد صلى الله عليه وسلم لا أورده بلو أن ينزل الله من فضله على من يشاء من عباده ممرت يعلبت الله نو راسنا الله أعلم حيث يجعل رسالته يا أصحاب ككفار قريش وكلهم تنصال فقالوا لولا نزل هذا القرآن على رجل من القريتين عظيم كولدتك تموج كما كان كطائف تلك سوج من شمال ألطفهم لم يدن هي قرآن بتلك سولا على الردو يا عبد المطلب يتيم بيتشانون يا الله يا غنيو يلو نبر يا الله الرحمة أكفاك وجم النسونا والرفطوي أهم يقسمون رحمة ربك نحن قسمنا بينهم معيشتهم في الحياة الدنيا يا أنت انجيتا رحمة من يكفاك فلوت النسونا تشون دي انكوان يا قرطو يدنيا هيوت سيسايا تشون انكوان يكفلو انيانا نال الله يمي قرصات المقبنا مي تطاط وها انكوان نيني نمتن كلات تشون انكوان بنبي جنة تستقبتو قليل لمن تلاكا قليل لمن عيشو من بلو قرطو مالنا بزي تبيت أتشو النام كأن ينتجو سبب فباءوا بغضب على غضب على فكتا بكتا لا يتكنان بهم من دين أولا تقزي كتا يهونو مجمع ريام الله نبي الله عيسى أنه يبني إسرائيل أنبياء وچن بحل مكة بلا أتشو يتنسا تكتو باتشو أهون دمو يمچر رشاو النبي ينك بلا بمالتا أتشو ليلا كتا دربو مالا قل أنبئكم بشر من ذلك مثوبة عند الله من لعنه الله الله رقمه وغضب عليه تكتبت وجعل منهم القردة والخنازير وعبد الطاغوت أولئك شر مكانا أنا كتاب كتاب على يملوا هنا واستحقوا واستوجبوا واستقروا بغضب على غضب. قال أبو العالية غضب الله عليهم بكفرهم بالإنجيل وعيسى ثم غضب الله عليهم بكفرهم بمحمد صلى الله عليه وسلم وبالقرآن عيسى أنه بإنجيل بمكاداته الله تقوته نبر ومحمد أنه بقرآن بمكاداته دمو الله اندقنا تقوته باته مال. وقال السدي أما الغضب الأول فهو حين غضب عليهم في العجل يما جمّل يو قطاع ويفن يعمل لكو كزي نبرونه وأما الغضب الثاني فغضب عليهم حين كفر بمحمد إيهنو بلو على كل حال كقطاع ألدان مصوته وللكافرين عذاب لك هديان قطعتها لنا مهين أواراج هنا على لمن أواراج له وزبوتها لا أليم نومي له شديد لا لزبوتها مهين على جزاء الاستكبار والحسد يكراتنا يمكن أن تتت المهانة والذل وردتنا يبتت شنتنا يوم على النا استكبروا بلوت لنبرة جزاء وفاقا الله سبحانه وتعالى قابلهم بالإهانة والصغار في الدنيا والآخرة في الدنيا والآخرة موارد درشات جواد الرقا ما نملع الله على القزام يالا وردته قبوال. قال الله تبارك وتعالى إن الذين يستكبرون عن عبادتي سيدخلون جهنم داخرين كني عملكو يمكرو تسوج جهنم تواردو يقبالو على صاغرين حقيرين يتواردوا يأنسوا هونو جهنم يقبالوا مالنا. وروى الإمام أحمد عن عمرو بن شعيب عن أبيه عن جدي عن النبي صلى الله عليه وسلم قال يحشر المتكبرون يوم القيامة أمثال الذر كراتين يجيك أمالت من دنو يبنان يأكل ويبنان بنان مسالي هونو يمتال ذاتات شوم يانسال وردتو بتشاسي هم مدن في صور الناس جن كرس أشجار سوي مثلاً سبحان الله بناني متأكل نقول له الله كله من يسوي صفات لا درج بات جلال أي نجوره الججري الله يرجعه يعلوهم كل شيء من الصغار ماننياوم يوردت عينت يسافرباچو الله كذا بالا جنت جهنم سيغبو كن سونتاچو يوحد انترارا مياكل هنا اندغنا دمو ينفافالو بذلك قطات انديقطو معناتنا والعياذ بالله من ذلك ه مندنا يالو اهون يتقرط اياوچ لاي دغمو واذا قيل لهم امنوا بما انزل الله الله باوردوا نجر امنوا يتبالى غزي للناس قالوا الى الله نؤمن بما انزل علينا بنيا لاي باوردوا انامنا لن يلونا يقوموا كذا بحالاس ويكفرون بما وراءه كسو حالا بالو دغمو يكدالو وهو الحق ونتاو اسو هنو يال حق مصدقا لما معهم كنستو قالونم كتاب ونتنينت ميارغاغط هنو يال قل بلاچو فلما تقتلون انبياء الله من قبل تادا يا الله النبيوج قدم سلت قالو ينبروا لمندنو امانك هوناچو ان كنتم مؤمنين ونت امانك هوناچو نبيوچم مگدلم يا امانيوچ سرا هونا اندي بلاچو ولقد جاءكم موسى بالبينات برغت موسى قلص تامرات وين ممرياوچن يزولاچو متوال ثم اتخذتم العجل من بعده كزيام كرسو بحالا ويفنن املاك ادرغاچو يازاچو وانتم ظالمون ان انت راساچو بدلنيوچ هوناچو واذا اخذنا ميثاقكم قال كيداناچون يازن غزي ينبرونم استاوسو ورفعنا فوقكم الطور كبلاياچو تراراون كف يادرغن غزي خذوا ما اتيناكم بقوه يسطناچون بصنات ببرتات تقبلوا واسمعوا يتازازچوتن دمو بدنب سمو علناچو قالوا انسو جن قالوا سمعنا يالكون سمتنا لار وعصينا جن بي بلنا لار تقبل انفلكم واشربوا في قلوبهم العجل ولبونا وچاچو وسط دغمو يويفن فكرن تطوت بكفرهم بكهدتاچو سبب تغاتوا مالن قل بئس ما يأمركم به ايمانكم እምነታችሁ የሚያዝባችሁ ነገር ምንኛ የከፋ ነገር ነው የእናንተ እምነት ደግሞ እንድታይነቱ ነው እንኩንቱም ሙእሚኒን እነት አማኞች ከሆናችሁ ይላል قل بلاچو ان كانت لكم الدار الاخره የመጨረሻው አገር ለእናንተ ብቻ ከሆነች عند الله الله زند خالصه ለእናንተ የጠራች ልዩ ሆና من دون الناس ከሰዎች ሁሉ በተለየ መልኩ የእናንተ ከሆነች لمن دنيا لا يتقصق على الله فتمنوا الموت إن كنتم صادقين موت تمنوها ونتنجو جكوناتش ودزاتش ودزاتش قواغر لما قواس بلاتش والا ولن يتمنونه أبدا اسكز العالمون ولن يتمنوه أبدا اسكز العالمون ما يمنوتم بما قدمت أيديهم جوتشاتش وباس قدمواتش وتفاتوش سابعه والله عليم بالظالمين الله بدلنيوچن اواقي يوهنا جيتا نو ولا ان سالتهم ولا تجدنهم احرص الناس على حياه بهوت لاي كسو كله يبلطه سستاموچ سغبغبوچ هوناو تاياچواد ومن الذين اشركوا حتى كنزهم كمشركوچ يبلطه يود احدهم لو يعمر 1000 سنه ከነሱ አንዳቸው ይመኛል 1000 አመት እድሜ ቢሰጥ وما هو بمزحزحه من العذاب اي يعمر ነገሩ ግን እድሜ መሰጠቱ እሱን ከቅጣት የሚያርቀው አይደለም ሻመቱም ቆየ ሚሊዮን አመት መጨረሻው ሞት ነው ከዚያም ቅጣት ይተብቀዋል ከሃዲ ከሆነ والله بصير بما يعملون الله የሚሰሩትን ሁሉ ተመለካች ሆነ ጌታ ነው ይላል እንግዲህ አላህ Subhanahu Wa Ta'ala አሁንም እነዚህን ሰዎች أحوال يزرزر يتنتن قتلوا بتال مالن. وإذا قيل لهم آمنوا بما أنزل الله الله باوردو أدس كتاب بقرآن أمنوا تبلو يتطيقوا كزي قالوا نؤمن بما أنزل علينا إنياب إنياب وردو نامنا لن ويكفينا كزام يبك أنا لغد كزابو هلا للا كتاب وردال بلن بجراش أنا منه እያሉ ይክዳሉ። ያ ከኋላ የወረደው ደግሞ እውነት ሆኖ እያለ እነሱ ጋር ካለው ጋር የሚቃረንና የሚፋለስ ሳይሆን የዛኛውን እውነተኝነትን ጭምር የሚያረጋግጥ ሆኖ እያለ وهم يعلمون ان ما انزل على محمد صلى الله عليه وسلم هو الحق مصدقا لما معهم ስለዚህ ተውራትና ቁርአን እንጂልና ቁርአን አንዱ አንዱን يميدغفنا عندو لاندو ميمسكر انجي كميغاچ አልነበረ ግንኛ ተውራት ይበቃና አላሉ በሱም ራሱ በትክክል ስላላመኑ ነው ታዲያ በተውራት ካመናችሁ فلما تقتلون انبياء الله ታሪካቸው ሲታይ አንቢያዎችን ከፊሉን ስታስተባብሉ ከፊሉን ስታሳድዱ ከፊሉን ደግሞ ስትገሉ እንደነበራችሁ ነው የሚታወቀው هل التوراة امرتكم بقتل الانبياء توراة نبيوچن እንዲገሉ አዛችኋለች እንዴ ይሄን ከምን አመጣችሁት ስሜትን ከመከተል እንጂ በ87 አንቀጽ ላይ 7ኛው አንቀጽ ላይ እንዳሳለፍነው افكلما جاءكم رسول بما لا تهوى انفسكم استكبرتم ስሜታቸው ጋር ማይሄድ ስለሆነ ቆርጦ ከፊሉን ገለው ከፊሉን አስተባበሉ እንጂ ማለት ነው ان كنتم مؤمنين قال انقدي هي تشكيكم في ايمانهم امانيوت كوناچو لمن ادرغاچو ايدلاچو منجي مالن ولقد جاءكم موسى بالبينات بينات ومعجزات بممطات سو ميامن بيون نورو موسى بزو معجزه يزولاچو متو بالآيات الواضحات والدلائل القاطعات على أنه رسول الله وأنه لا إله إلا الله يسن بجنتنا يا الله انقيتنت يمياس مسكر ربات معجزة إذوم التنبر طوفان وعلى أنبت وعلى قمال ضفادع الدم والعصى وفلق البحر زطين تلالك آيات وشنات ولقد آتينا موسى 9 آيات بجنات بل إلى أنك زندمي قلت سوما لنا ያን ሁሉ ግን ካያችሁ በኋላ ثم اتخذتم العصا እንኳን ከመሐከላችሁ ሳይለያችሁ በሞት ለሆነ ጉዳይ ካጠገባችሁ ረቅ ራቅ ሲል ወይፈን ያመለካችሁ ተገኛችኋል واتخذ قوم موسى من بعده من حليهم عجلا جسدا له خوار سورة الاعراف ላይ እንደሚገልጸው ዝም ብሎ ሩህ እንኳን የሌለው ጀሰድ ብቻ ነው አይናቸው ያየ አንድ ግለሰብ ወርቆቻቸውን አቅልጦ ነው የወፍን ቅርጽ የሰራው ያንን ተሰብስበው ከበሮ እየደበደቡ ሀዛ ኢላሁኩም ወኢላሁ ሙሳ ፈነሲያሩ ይሄ ነው ጌታችሁ የሙሳ ጌታም እንደውም ይሄ ነው ሙሳ እንደው ዝም ብሎ ይንከራተታል እንጂ ብለው ሙሳንም ጭምር የተሳሳቱ መሆናቸውን ተናገሩ ያን ሁሉ ሙዕጅዛ ያዩት ሰዎች ማለት ነው ከዛ ነብዩላህ ሙሳ አለይሂ ሰላም ተውራትን ይዘው መጥተው የወደቁበት ሽርክ ባይናቸው ካዩ በኋላ ብዙ ነገር ታግለው ነው እንደገና የመለሷቸው ማለት ነው واذ اخذنا ميثاقكم ورفعنا فوقكم الطور يدمر الى تاريخنا قال كيدانአችሁን ይዘን ከበላያችሁም ተራራውን ወይም ጋራውን ከፍ ያደረግን ጊዜ የነበረውን አስተውሱ ጋራው ለምን ተነሳ خذوا ما اتيناكم بقوه واسمعوا የሰጠናችሁን መመሪያ በጽናት በብርታት ተቀበሉት ምትታዘዙንም አዳምጡ ለማለት ነው ለጊዜው በድንጋጤ እና በሙዕጅዛው የተነሳ ተቀበልን ቢሉም ትንሽ ሆሎ አድረው ግን እንብተኝነታቸውን እናጸባረቁት ሰሚዕና ወአሰይና ነው ያሉት ማለት ነው ይሄ እንዴት ነው ካላችሁ ነብዩላህ ሙሳ አለይሂ ሰላም ከጦር ሲና ከተመለሱ በኋላ ተውራትን ይዘው መጥተው ኢንላህ ያእምሩኩም ቢከዛ ወየንሃኩም عن ከዛ እንዲህ አይነት ነገር አዟችኋል እንዲህ አይነት ነገር ከልክሏችኋል ህጉ ይሄ ነው ብለው አንድ ባንድ ሲያብራሩላቸው እንዲህ አይነት ህግ ነው እንደ ይዘህ እንድትመጣልን የፈለግነው ይሄንንስ አንቀበልም መልስና ወደ ጌታ ሌላ ይዘህ ነው አሉ ቁረሾች እንዳሉት እንግዲህ አምነናል ብለው አብረው የሚሄዱት ሰዎች እንደዚህ የሚሉ ከሆነ ሌላው ካፊር ነው እንደሚል እንጃ ቁረሾች ምንድን ነው ያሉት ائتي بقران غير هذا او بدله ከዚህ ውጭ ያለ ሌላ ቁርአን አምጣ እኛ አንተ ጋር ችግር የለንም ያጎታችን ልጅ ነህ ኢብኑ አልዓም ነህ ግን ይሄ ቁርአን አልተመቸንም እና ሌላ አምጣ ወይ ደግሞ አንተው ራስህ ለምን አትቀይረው ማሻሻል አይቻልም እንዴ ብሎ ያፌዛሉ ይሳለቃሉ እነዚህኞቹም እንግዲህ ምንድነው ያሉት ህጉ ከብዶናልና አንቀበለውም አሉ አላህ Subhanahu Wa Ta'ala ወይ መቀበል ወይ መጨፍለቅ ብሎ ከአካባቢያቸው የነበረ አንድ ግዙፍ ተራራ አንስቶ አናታቸው ላይ ደቀነባቸው በሌላ አንቀጽ ይናገራዋል واذ نتقن الجبل فوقهم كانه ظله ተራራውን ነቅለን እበላያቸው በደቀነባቸው ጊዜ ነበር ከዛም ልክ ዳመና ይመስል ከላይ አንጃቦ አዩት ያን ጊዜ ሰሚዕና አሉ እንግዲህ የግዳቸው ስጁድ አደረጉ ይባላል قالوا سمعنا قين يقولوا على الدرم يا الناس سمعنا تنشكو ايتو دمو عصينا هنا مالنا واشربوا في قلوبهم العجل ቀልባቸው ውስጥ ወይፈኑን ተጋቱ ማለት ምንድነው ሁብ አልዕጅል ማለት ነው የወይፈኑ ፍቅር ልቦናቸው ውስጥ ገብቶ ከሰውነታቸው ተቀላቀለ አንድ ነገር ደግሞ መውደድ እውር ድንብር ነው የሚያወጣው ثبت في الحديث الذي اخرجه الامام احمد عن ابي الدرداء عن النبي صلى الله عليه واله وسلم قال حبك الشيء يعمي ويصم عند النجر مودده اورنا دنقورو يارغا ያ ነገር ሰት ነው ቢሉ አትሰማም እማይሆን ነገር መሆኑን ብታይም አይነህ አያይም እነዚህም ሰዎች ልክ ወይፈኑ እንደ ውሃ ሆኖ ጠጥተውት ግን ወዳቸው ውስጥ ሳይሆን ልባቸው ውስጥ እንደሰፈረ አርጎ ነው እየገለጸ ያለው ልባቸው ውስጥ ነው በርግጥም የሰፈረው የመሐባ ቦታው መስሱ ስለሆነ በአላህ መሐባ ያልተያዘች ቀልብ በሌላ ነገር መሐባት ይያዛለች ይግድም ነገሩ ይሄ ነው ቁል ቢእሰማ ያእምሩኩም ቢሂ ኢማኑኩም አማኞች ነን ብላችኋል የናንተ እምነት ደግሞ ምንኛ የከፋ ተዛዝ ነው እያዘዛችሁ ያለው አንተ ክፍሩ ቢላህ ወብሩሱሊሂ ባአላህና በመልእክተኞቹ እንድታስተባብሉ የሚያዝ ኢማን ምን ይሉት ኢማን ነው ድሮም የነበራችሁበት ይሄው ነው አሁንም ያላችሁት ይሄው ነው الكفر بالله ومخالفه الانبياء نو معلوم غير ان انت ايمان ميازاچو حالات قل ان كانت لكم الدار الاخره عند الله خالصه ليلو من دبر نفسو ميلوت انيا اخره لنيا بቻ نو جنت ميغباو يهودي بቻ نو يلال يهودا ببوكلو نصارى دمو نصراني بቻ نو يلال وقالوا لن يدخل الجنه الا من كان يهودا او نصارى يهودي قال هنا ويم نصراني قال هنا جنته يغبان بلو بيفيناچو يناغرالو لنيا ብቻ ነው የተፈጠረችው ማለታቸው ነው ታዲያ አንዲ ጀነት ለናንተ የተፈጠረችና የጌታ ባለሙ አልቆናችሁ እዚህ የዱንያ ውጣ ወረድ ውስጥ ሆናችሁ መጎሳቆልና መንገላታት ምን አስፈልገ ለምን አልቃችሁ ወደ ምድረገነት አትጓዙም ፈተመነው الموت ان كنتم صادقين አንዱ ተፍሲር ይሄ ነው ወይም ደግሞ ፈተመነው الموت ማለት ادعوا بالموت على احد الفريقين ከሁለት አንዳችን የጠመመው ይጥፋ ጠማማ የሆነውን አላህ ያጥፋው ብላችሁ ዱዓ አድርጉ በጋራ ዱዓና አልገና አሚን እንባባል አሏቸው ማለት ነው ይሄ ሙባሃለቱ مع اليهود ሳራውት ጋራ ሱረቱ አራፍ ላይ ኢማን ሱረቱ አለ ኢምራን ላይ ይመጣል የመረጋጋሙ ጉዳይ የሁዶችን ደግሞ እዚህ ቦታ ላይ አላቸው እናንተም እኔም አማኞቻችንን ይዘን ስናበቃ በአንድ አደባባይ ቁመን በጋራ ዱዓ እናርግ። ይሁዳን አጥፋ እስላምን አጥፋ ሳይሆን ከሁለቱ ወገኖች መሐከል ጠማማ የሆነውን መንገድ የለቀቀውን ከመሬት ላይ አጥፋው ብለን ዱዓ እናርግ ያሏቸው። አንደኛ ትክክለኛ እንዳልሆኑ ያውቃሉ እነኚህ ሰዎች። ሁለተኛ ደግሞ የነብይ ዱዓ ማይታጠፍ መሆኑን ስለሚያውቁ እንብ ያሉ ولا يتمنونه ابدا ان ما يمنيتم دعاونا يدرغم مالنا قال ابن جرير في تفسيره وبلغنا ان النبي صلى الله عليه وسلم قال لو ان اليهود تمنوا الموت لماتوا ولرأوا مقاعدهم من النار ولو خرج الذين يباهلون رسول الله صلى الله عليه وسلم لرجعوا لا يجدون اهلا ولا مالا የውዶች ሞትን ቢመኝሮ ይዛን ግዜ ሁላቸው ሞቱ ነበር። ወዳው ደግሞ ጀሃነም ውስጥ ያለ ቦታቸው ያው ነበር። ያአላህ መልእክተኛ ጋራ ለመረጋገም ያሉት ሰዎች ወጥተው ቢሆን ኖሮ ለዚያ ቀጠሮ ቤተሰብና ገንዘብ የማያገኙ ሆኖ ይመለሱ ነበር። ሁላቸውንም አላህ ጥርግ አድርጎ ያጠፋቸው ነበር አለ። ተበቅ ያለ ነገር ሲመጣ ግን ሰዎች ስለሚያውቁ ምንነታቸውን ሸሸትሉ ነበር። ግን ከአኺራው ቁጣት አያድን ይሄ ማለት ነው። ولا يتمنونه ابدا بما قدمت ايديهم الجوتشاتو ያሳለፏቸው ጥፋቶች ያውቃሉ الناس الناسو ከሚያውቁት በላይ ደግሞ والله عليم بالظالمين الله بدلኞችን ከማንም የበለጠ ያውቃል ይላል። በዚህች አያ በዚህቹ አያ ማዕና ሱረቱ الجمعه ላይ ተመሳሳይ አንቀጽ እናገኛለን። قل يا ايها الذين هادوا ان زعمتم انكم اولياء لله من دون الناس فتمنوا الموت ان كنتم صادقين እናንተ ይሁዳ የሆናችሁ ሰዎች ሆይ ከሰዎች ሁሉ በተለየ መልኩ ያላህ ወዳጆች ነን የምትሉ ከሆነ ሞትን ተመኙስት ሆነተኞች ከሆናችሁ ولا يتمنونه ابدا بما قدمت ايديهم والله عليم بالظالمين ايمنيتم زلالمونم እጆቻቸው ባሳለፋቸው ሰበብ አላህ ደግሞ በደለኞችን ያውቃል አለና ሞት ግን ስላልተረጋገሙ የሚቀር ነገር አይደለም። قل ان الموت الذي تفرون منه فانه ملاقيكم يا እናንተ አጥብቃችሁ የምትሸሹት ሞት እናንተ ብትሸሹትም እሱ ያገኛችኋል አላችሁበት ይመጣል ማለት ነው። ቀጠሮስ ደስ ثم تردون الى عالم الغيب والشهاده فينبئكم بما كنتم تعملون ከዛም ሩቅና ቅርብን የሚያውቅ ወደ ሆነው ጌታ ትመለሳላችሁ ሰሩት የነበረውን ያስረዳችኋል ይላል። ነሳራዎች ጋራ የተደረገው ደግሞ መረጋገም ሱረቱ አለ ኢምራን 61ኛው አንቀጽ ላይ ወደፊት ስለሚመጣ እሱን በቦታው ምናየው ይሆናል ማለት ነው። ነገሩ ግን ያው ተመሳሳይ ነው ከሞላ ጎደል ማለት ነው። مرحبا ولا تجدنهم احرص الناس على حياه بدنيا ህይወት ላይ ከሰው ሁሉ በበለጠ መልኩ ስስታሞች ሆነው ታገኛቸዋለህ አለ። በጣም የዱንያ ፍቅር የቁሳቁስ ፍቅር የተጠናወታቸው የዱንያን حیات በጣም የሚወዱ خلቆች ናቸው ማለት ነው። እንደ ይሁዳ بخيل የለም ንፉግ ስስታ احرص الناس على حياتناቸው حتى ከሙሽሪኮች የበለጠ ሙሽሪኮች አሁን አንዳንድ ጊዜ የሆነ ነገር ሲያምኑ ይሰውለታል ይታገሉለታል ለምን ከሞት በኋላ بعث አለ ብለው ስለማያምኑ በቃ አንድ ቀን ሞታችን አይቀርም ዛሬም ሆነ ነገ ብለው ይጋፈታሉ። የውዶች ግን ከዛ በኋላ ያለውን ያውቃሉ የነሱ ጀነት ደግሞ እዚህ መሆኑን ያውቃሉ። ከዛ አንፃር በጣም ይሳሳሉ ለዱንያ حیات። ከዚያ ቀጥሎ ሙናፊቅ ነው ህርስ على الحياة ከማንም በላይ ያለው ማንም ሰው መቆየት ይፈልጋል ግን እንደነሱ አይነት ደግሞ احرص الناس على صيغه افعل التفضيل اللي عملته كلهم من جميع الناس ومن الذين اشركوا كمشركوتهم يبلطه يود احدهم لو يعمر 1000 سنه عنداتو 1000 عامت ادمي بيسطاو يمنيال جن من يتقبل 1000 عامت ادمي يمياغني باينورم اهو بالو حزب ياغنيس كقطات يدنال وي ايو ابليس ادم كتفطر جمرو اسكاهون عل እስከ ቂያማ ድረስም ይቆያል ከቂያማ በፊት ነው የሚሞተው። አንዝርኒ ላ ዮም ይባዕሱን ብሎ አላህን ጠይቆ انك من المنظرين ብሎታል ግን ከማንም ፍጡር የበለጠ ቅጣት ደግሞ የሚቀጣ እሱ ነው። ረጅም እድሜ መቆየቱ እንግዲህ 100 ሺህ ይሁን ሚሊየን ይሁን አናውቀውም። ከአደም እስካሁን ከአሁን እስከ ቂያማ ያለውን አላህ ብቻ ነው የሚያውቀው። ማዛ ينفعه ምን ይጠቅመዋል እሱ? በርግጥ በቁም ነገር ላይ በኸይር ነገር ላይ ከሆነ እድሜ መርዘም ይጠቅማል። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት خير الناس من طال عمره وكثر عمله ከሰው ሁሉ የተሻለ እድለኛ ማለት እድሜ ይረዘምና ስራው ያማረ ነው ብለዋል። ይሄ ለክፉ ስራ ብሎ ረጅም እድሜ መለመን ምን ይጠቅማቸዋል እያለ ነው። وما هو بمزحزحه من العذاب ان يعمر كقطعه ميادنوا ايدلم ادمي ملغسو والله بصير بما يعملون الله دمو نسو مشروط النجر تملكاج هنا جيتانو فيجازي كلا بما يستحق كلهم بميجباو من الدال معناته نعم ጥሩ ሰዓት እንደ ሰዓቱ በቃ ሄዷል። እዚሁ እናቆማለን። ጥያቄ ካለ መጠያየቅ እንችላለን። حياكم الله وبارك فيكم ኡስታዝ ማይክል አይ ነው አላሁኝ። አዎ እሺ ኡስታዝ ጀዛከላሁ ኸይረል ጀዛ አጣለላሁ ዑምራከ አላ ሚን ሷሊሃት አላህ በኸይር ስራ ድንያችን ያርዘው እኛንም ተጠቃሚ ያደርጋል። ኢንሻአላህ ወንድምና እህቶች ጥያቄ ያላችሁ ከወዲሁ እጃውጡ። አማራችሁት የቁርአን ተፍሲር ላይ ጥያቄ ያላችሁ እኔ አንድ ጥያቄ አለኝ። ምንድነው እሱም ሱራቱል በቀራ ቁጥር 89 ላይ ولما جاءهم كتاب من عند الله مصدق لما معهم قران مصدق لما معهم سل الناس ዘንድ ያለው በዛ ወቅት محرف ከሆነ ቁርአን مصدق የሚሆነው تحريف ለገባበትም ጭምር ነው ወይስ ምን ለማለት ነው? لما معهم የሚለው እዚህ ቦታ ላይ የገባው የሚለው ነው የኔ ጥያቄ። ድምጻችን ይስማና አቡ ኸሊል ከተላችሁ ማይክ ያዙ። ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረ ጀዛ ሸህ። እኔ መጠይቅ የምፈልገው እዚህ ደብል ባል አቡ ኸይር ቀደማ ያንደ ሰላም አለይኩም ወራህመቱላሂ ወበረካቱ። ሸይኸና እዚህ ወአየዲናሁ ቢሩህል ቅዱስ የሚለውን ኢሳ ላይ ጀዛኩም الله خيرنا وقد ارسله الله تعالى الى النبي عيسى في شبابه وهو ابن 30 سنه يلال የነገር ተክ መረጃ አለው ወይ ለማለት ነው። የ30 አመት ሆኖ ነው የተላከው ነብይ عيسى ይላል። ይሄን ነው ጥያቄ። السلام عليكم ورحمه الله وبركاته። وعليكم السلام ورحمه الله وبركاته። السلام عليكم ورحمه الله وبركاته بدقامي ولهجدنا احرص الناس على حياتهم ومن الذين اشركوا الناس مشرك ايبالوا ما يهوداوج ومن الذين اشركوا يمثلوان نو ازي غانو ني تياكي غزاو لي نغر انجي كالامنو ياو اجدي تغزو كهونه مشركو تا ايبالوا وي نو ايه نو تياكي غنسو الا كلام بركات استاذ 90ኛው 94ኛው ቢደግሙልን ኢንሻአላህ። ጀዛኩላሁ ጀዛኩም ማይክሩ። ማክ ጥሩ እንግዲህ አሁን የደረሱትን ለመመለስ ልሞክር። አቡ ሐይደር የጠየቀው ጥያቄ ተጨማሪ በሕስ የሚፈልግ ነው። የእርስዎም ፊልድ ይመስለኛል። ለማንኛውም ሙሰድቁን ሊማ ማዕኩም የሚለው አስለ ተውራትን ነው እንጂ ከሐረፉ በኋላ ያለውን አይደለም። ግን ከተሐረፈ በኋላም ቢሆን አሁን ቁርአን እየሞገተለት ያለው ነገር አይጠፋም ተውራት ውስጥ ስለ ነቢዩ ስለ ላ ሰለም ነቢይነት የሚያመለክቱ ወደፊት የመጨረሻ ነቢይ እንደሚላክ የሚያመለክቱ ጥቅሶች አሁን እንኳን ከዛም ወዲህ ብዙ ተሕሪፉ እየተጨመረ ነው የሄደው። አልቆመም ተሕሪፉ፣ አሁንም አለው ውስጥ የሚጠቁሙ አናቅጾች ይገኛሉና ያው አንዱ ለአንዱ መሰከረ የሚለውን ይሄ ሊሆን ይችላል። ያው ይሄ ሙሉ መልስ ነው ማለት አይደለም። ለጊዜው ትዝ ያለኝን ብቻ ነው የምመልሰው። አላሁ አዕለም። ሌላው አቡ ኸሊል የጠየቀው በሰላሳ ዓመት እድሜው ነው የተላከው የሚለው አህለል ኪታብ በሚያወሩት መሰረት ነው። አዎ እንደዛ ነው የሚሉት እነሱ። በሰላሳ ሰባት ዓመቱ ነው መሰለኝ አረገም የሚሉት። እንደውም አርባ ዓመት ሳይደርስ ነው ሁሉም ነገር የተጠናቀቀው እነሱ እንደሚሉት ነው። እኛ ዘንድ ግን በቁርአንና በሱና በስንተኛው ዓመት እድሜ እንደተላከም ይገልጽ የለም። አንገብጋቢም ነገር ስላልሆነ ግን ነቢዮች ያው በአርባ ዓመታቸው ነው የሚላኩት የሚል ነገር አለ። ዒሳም ከዛ የተለየ ነው፣ ከአርባ ዓመት በፊት ነው የተላከው ለማለት እኛ ማረጋገጫ የለንም። ሀዛ ሚማ ላ ዩሰደቅ ወላ ዩከዝብ። አህል ኪታብ የሚያመጡት ነገር ላ ትሰድቁ አህል ኪታብ ወላ ትከዝቡሁም የሚለው ውስጥ የሚገባ ነገር ነው። ዋናው ነገር እሱ ሊልዓዝም ምን ሩሱል ነው። ሰላሳ ዓመትም ተላከ አርባ ዓመት የሚያመጣው ነገር የለውም ማለት ነው። ሌላ ወንድም የጠየቀው ወሚን አለዚነ አሽረኩ የሚለው እነሱስ ሙሽሪኮች አይደሉም ወይ? እንደ እምነት እነሱ ሙሽሪኮች ናቸው። ቁርአን ራሱ ይህንን ይጠቁማል። ፊ ቀውሊሂ ተባረከ ወተዓላ ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊመን ወማ ወለም የኩ ምን አልሙሽሪኪን። ኢብራሂም የሁዲም ነስራኒም አይደለም፣ ትክክለኛ ሙስሊም ነበር፣ ከሙሽሪኮች አይደለም ይላል። እነሱ ሙሽሪኮች መሆናቸውን እየጠቆመ ነው። በተግባራቸውም ደግሞ ብዙ ሽርኮች አሏቸው። ነሳራ በተለይ ሳሊስ ሰላሰን እያመኑ አላህ ወለደ፣ ተወለደ፣ ተወገረ ጓደኛዬ ማለት ነው። አግብቶ ሚስቱን አግብቶ ከሚስቱ አንድ ልጅ ወልዶ በአጋጣሚ መንገድ ተነስቶ ሲሄድ ማለት ነው ያው በወቅቱ መንገድ ተነስቶ ሲሄድ ልጄን አደራ አለኝ እና ልጄን አደራ ሚስቴን አደራ አለኝ። ያው የዛኔ ልጁ እንትን ነው ያው ካፊር ነው፣ ሚስቱ ሙስሊም ነች እና እኔ ሁለቱንም አውቃቸዋለሁ። በአጋጣሚ ሲጋቡም ሲኖሩም አብረው አደራ አለኝ እና ሲሄድ በአጋጣሚ እሱ አሁን መንገድ ላይ ህይወቱ አለፈ፣ ሞተ ማለት ነው። መንገድ ላይ በረሃ ላይ ህይወቱ አለፈ እና አሁን እኔ ከዛ በኋላ ማለት ነው አሁን እሱ ያው ካፊርም ቢሆን ሀቅ አለብኝ። አሁን የተወለደችው ጸዋና ልጅ ያው የቲም ነው የምትባለው እና እኔስ አሁን ግዴታ አለብኝ ማለት ነው፣ እሷን የመንከባከብ ሀቅ አለብኝ ማለት ነው። አንድ ይህንን ማወቅ እፈልጋለሁ። ሁለተኛ ደግሞ ሌላ የምጠይቀው አንድ ጥያቄ ኡስታዝ፣ እንደዚህ ማለት ነው አንድ እንደዚህ ካፊር ነች፣ ባሏ ደግሞ ሙስሊም ነው እና እንደዚህ ሱዳን ውስጥ ነው ሊጋቡ ሲሉ ያው በእንደዚህ በትውውቅ ማለት ነው እሷ ወኪሉ ነኝ አለችኝ። ለእኔ ወኪሉ ነኝ፣ ቤተሰቦቿን አውቃለሁ፣ ከቤተሰቦቿ ውክልና ወስጃለሁ ብለህ ወኪሉ ነኝ አለችኝ። እኔ ደግሞ ምንም አውቀው ነገር የለም፣ ያው እሷን አውቃታለሁ እንጂ ቤተሰቦቿን አላውቅም። ግን ልጅቷ በወቅቱ በጣም መጋባት ስለፈለገች ሰውየውም ማግባት ስለፈለገ እኔ ወላሂ አለም አሁን አላህ ይቅር ይበለኝ፣ የእኔ ወንጀል ነው ማለት ነው። እኔ አውቃለሁ ቤተሰቦቿን ብዬ ወኪል እኔ ወኪል ሆኜ ሁለቱ በሼክ ማለት ነው ሼክ ተገኝቶ ኒካ አደረጉ ሁለቱ እና እኔ ቤተሰቦቿን ሳላቅ ነው አውቃለሁኝ ብዬ እዛ ቦታ ላይ ወኪል የሆንኩትኝ እና ያው እኔ ወንጀል አለብኝ ተውበት ማድረግ አለብኝ ይህንን ነገር እንዲነግሩኝ ብዬ ነው ኡስታዝ። እነዚህ ሁለቱን ነገሮች ጀዛኩሙላህ ኸይረን ጀዛ አብራሩልኝ ኡስታዝ። ሰላም አለይኩም ወረህመቱላህ ወበረካቱ። ኢንሻአላህ ይሰማል። ታይ ጀዛኩሙላህ ኸይር ኡስታዝ አላህ ይጨምሩላት የምን ተቀማ አላህ ያድርገን ከተማር ነው። የኔ ጥያቄ ተናንትና ሼክ ኢብራሂምን ጠይቂያቸው ነበር ትንሽ ያው ያማርኛ ችግር ስላለ እስኪ እዚህ ላጣራው ብዬ ነው። ኢንሻአላህ እርሱ አማርኛ ማሻአላህ ነው። ያላህ ስም አልሙተከበር አሁን ይሄንን በትዕቢተኛ ትዕቢተኛ ብሎ መፈሰር ይቻላል ምክንያቱም አላህ ለይሰ ከምስሊ ሸይኡን ወወስተሚዑል ቀሲር ስለዚህ እስኪ ኢንሻአላህ በአማርኛ ትዕቢተኛ ብሎ ማለት አላህን ይቻላል ይላል። ጀዛኩም الله خير ماشي ከሱ መለሳለሁኝ። ማዕሲያ ወይም በኃጢአት ሰበብ ነው በላ የሚወርደው የሚላል ይሄ ነገር ምን ያህል ትክክል ነው ብሏል? አዎ ትክክል ነው። አላህ ሱብሃነ ወተዓላ በማዕሲያ ሰበብ የሚያወርዳቸው በላዎች ሁለት አይነት ናቸው። አንደኛው ለመገሰጽ ያህል የሚሆን ነው። ተወሰነ ነገር ይኖርና በዛ ሰበብ ሰዎች ተውባ እንዲያረጉ እንዲመለሱ እንዲያስተውሱ ظهر الفساد في البر والبحر بما كسبت ايدي الناس ليذيقهم بعض الذي عملوا لعلهم يرجعون الى فساد ጥፋት ተስፋፋ በየብስና በባህር ሱብሃንአላህ የሰው ጥፋት ከየብሱ አልፎ ባህር ላይም ጭምር መዝናኛዎች ምናምኖች እየተባሉ ከባድ ከባድ ወንጀሎች ይሰራሉ እዛ እና ሊዩዚቀሁም بعض الذي عملوا ከሰሯቸው ወንጀሎች መሐከል ከፊሉ ሊያቀምሳቸው ይፈልጋል ለምን لعلهم يرجعون ምናልባት ይመለሱ ዘንድ ጥፋታችን ነው ብሎ ሰዎች ዛሬ ሀያታቸውን በሙሉ ከፈጣሪ ጋራ ከመገናኘት አርቀው ቁሳዊ ሀያት ስለሚኖሩ መከራ እንኳን ሲመጣ የፈጣሪ ቁጣ ነው ይቅርታን ጠይቅ ተውባ እናደርግ ማለት ፈንታ የተፈጠሩ አደጋ ነው የሚሉት የተፈጠሩ ራሱ አደጋ ማድረስ የምትችል ይመስል ማለት ነው። ይሄን ዒናዳቸውን ይሄን ትዕቢታቸውን ትተው ወደ አላህ መለስ ሲሉ ዘንድ የሚመጣ እንትን አለ መከራ አለ። ሌላኛው ደግሞ መቀጣት ስለሚገባቸው ብቻ አላህ የሚያመጣው ደግሞ አለ። ጥርግርግ አድርጎ ያጠፋዋል። ከዛ ያ በዛ አይነቱ ያለው አኺራም ቀጣይ ነው የሚሆነው። ይሄ ነው እንግዲህ በታሪክ በብዙ የነብዮች ኡማዎች ላይ የደረሰው። የኑህ ወገኖች በውሃ ተዋጡ፣ የሉጥ ወገኖች እንደቆሉ፣ የሳሊህ የሹዓይብ እንደዚህ ያለ የሚናገራቸው ነገሮች ሁሉ ሰበቡ ወንጀል ነው። فكلنا اخذنا بذنبه ነው የሚለው አላህ Subhanahu Wa Ta'ala ሁሉንም በገዛ ወንጀሉ ያዝነው ይላል። በጥፋቱ ሰበብ ነው የሚያዘው። فكلنا اخذنا بذنبه فمنهم من خسفنا به الارض مريت بتوطو يتدرج حزب الله كذا بتاچم كذا بلايم بالو بتلايو قطاتوج الله سبحانه وتعالى انغدي كافروچن يقطال بتا بقطات ملكوم يمطا مكرام الله مالنا اند ونجلاچن الله سبحانه وتعالى انداوم ابزهانياون بيقرتا سلمي يالف انجي ومن آياته خلق السماوات والأرض وما بث فيهما من دابة وهو على جمعهم إذا يشاء قدير وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير له ميقت ما تشو مكرا جو تشاتشو بسر واتشو تفات سببنا يميقت ما تشو قنب زوتشن الله سبحانه وتعالى عفو يالي الفاتشوال አፉም አድርጎ አልፎ አንዳንድ ጊዜ ግን በጣም ሰዎች ድንበር ሲያልፉ ቅጣት ያመጣል ማለት ነው። ይሄ ነው አያው ጀምሬ ያቋረጥኩት ሱረቱል አንከቡት 40ኛ ቁጥር ላይ فكلنا اخذنا بذنبه فمنهم من ارسلنا عليه حاصبا ومنهم من اخذته الصيحه ومنهم من خسفنا به الارض ومنهم من اغرقنا كنسو كلاي مكسفت ذنببت الله يتلككبت من ارسلنا عليه حاصبا يلككنبت ميلو بجوهت يترساچوالو بدريو اتچاچوالو زنوا حيواطاچوالو እነዚህ ሁሉ وما ظلمهم وما كان الله ليظلمهم ولكن كانوا انفسهم يظلمون الله እነሱን ይበድል አልነበረም ራሳቸው ግን እነሱን ይበድሉ ነበር ይላል እና الله ከዚህ በኋላ የሚያመጣው ነገር አናውቅም الله سبحانه وتعالى مفرات ብቻ ነው የሚጠበቅብን ተውባ ማረግና ወደሱ መመለስ ነው እንግዲህ ከመላ ጎደል ጥያቄ በመለስኩ ይመስለኛል ሌላው ካፊርና ሙስሊም ሴቷ ሙስሊም ወንዱ ካፊር የተጋቡ ምትለው ይሄ ጋብቻ አይደለም ህይወታቸውን በአጠቃላይ በዚና ነው ያሳለፉት የተወለደችው ልጅም በዚና የተወለደች ልጅ ናት ስለዚህ ያችን እንዲህ አይነቷን እህት አሁን ተውባ እንድታረግ ወደ አላህ እንድትመለስ ሰውየው ሞታላል ከእንግዲህ እሱ ከጌታው ጋር ተገናኝቷል ሂሳቡሁ አለላህ እሷን መምከር ይጠብቅብሃል ልጅቷን ብትረዳትና ብትንከባከባት የቲሟን ምንም ችግር የለውም እንደውም እሷን ማስተዳደጓ እንዳይበላሽና ዲን እንድታውቅ ለማድረግ የምትችልበት መንገድ ካለ አሁንም መርዳት ይጠብቅብሃል ያኛው ዘዋጅ ጋብቻው የሐራም ጋብቻ ነው ማለት ነው ሌላው ሰውየው ሴትየዋ ካፊር ናት እሱ ሙስሊም ነበረ ወኪል እንደሆን ጠየቀችኝ እንግዲህ ያን ወንድየውን ህጋዊ የሆነ ዘመድ ያላት ለማስመሰል ካልሆነ በስተቀር አንተ በምንም መልኩ ወኪል መሆን ወልይ ካልወከለህ በስተቀር አትችልም ስለዚህ ያደረጋችሁት ንካህ ተቀባይነት ያለው አይደለም ዛሬም ቢሆን በዛ ልጅቱ ሰለመች ወይስ በዛው ቀረች አይነገርከን ነገር የለም ለሰውየው ግን መንገር ይኖርብሃል አሁን እኔ ወኪሉ ነኝ ስላለችኝ ሰዓቱ ስላላወቅኩኝ አልኩ እንጂ የማቀው ነገር የለኝም በል አሁንም ቢሆን ይተበቅ ባህል አንተ ያስጠይቃል ይሄ ማለት ነው በሌላ በኩል ደግሞ ሰውየውን ይሄንን መንገር አለበት ኒካህ ያሰረ ሼክ የምትለው ቃዲ ከሆነ ወይም ከቃዲ ወክልና ያለው ከሆነ ያ ደግሞ ሌላ ጉዳይ ነው በመሰረቱ ካፊርን ማግባት አይቻልም ግን እንደው ጋብቻው ወልይ መሆን የሚችል አካል ካሰረ ተቀባይነት ይኖረዋል የታችን አልሙተከብር የሚለውን ትዕቢተኛ ማለት ገቢ መስሎ አይታየኝም አልሙተከብር ማለት ኩራተኛ ማለት ነው አላህ ስብሐ ወተዓላ ይኮራል መኩራት የሚገባዋል አናቢል ማለት የሚገባው እሱ ብቻ ነው ያ ማለት ነው አላሁ አለም እንግዲህ ጥያቄዎች ካሏችሁ ሌላ ጥያቄዎች አሁንም ተወሰነ አብረን ቆይታ እናደርጋለን ተፈضلوا بسم الله جزاك الله جزاك استاذ حميدي محمد حميدي يعني ጥያቄ ሶስት ጥያቄዎች አሉ አንደኛ ምንድነው ከውሻፍ የሚወጣው ምራቅ ማለት ነው ነጃሳ ነው ወይ ማለት ነብይ ሰለላሁ ዐለይሂ ወሰለም ያው ሳላይ ከሆነ ሳላቱ ከነካ ሰባት ጊዜ ተውቷል ግን ልብሳችን ቢነካው ያ ነገር ነጃሳ ነው ወይ አንደኛው ጥያቄ ይሄ ነው እንደዚህ ሁለተኛው ጥያቄ ምንድነው ለጠጉራችንና ለጺማችን የሚጠቀበት ሂና ጥቁሩ ሂና በመጠቀም ይቻላል ወይ ወይስ የግድ ቡሉ ብቻ መሆን አለበት ነው ኢንሻአላህ እንደዚህ ደግሞ ሶስተኛ ጥያቄ ያንደ ህቴ ጥያቄ ነው ልጅቷ ፈልጋ ሳይሆን ጥያቄ ለምበው እኔ ታገባ ያለ ወኪል ተጠልፌ ነበር ያገባሁት ከዛ ወለድኩኝ አሁን ግን ከባሌ ጋር ከተላየን አመታት አልፏል እሱም ሌላ አግብቷል ግን ፈትቼሻለሁ አላለኝም አንደኛ የኔ ጥያቄ ኒካ አለኝ ወይ ሁለተኛስ እሱ ፈትቼሻለሁ ማለት አለበት ወይ ይሁሉ ነገር ግን እኔ ፈልጌው ሳይሆን ወይ እኔ ፈቅጄ ሳይሆን ተገድጄ ነው እና በማል ማለት በጉበት ነው የተደረግኩት እና ምን ማረግ አለብኝ ነው ኢንሻአላህ ማይክ ፍሪ ፍሮም ተለወረቃቱ ኦኬ ቢስሚላህ ቢስሚላህ ሰላቱ ወሰላሙ አላ ረሱልላህ ሰለላሁ ዐለይሂ ወሰለም ሰላም አለይኩም ወራህመቱላሂ ወበረካቱ ሰማር ድምጼ ወንድሞች እህቶች ድምጼ አለ ጀዛከላሁ ኡስታዝ አላህ ቁዋን ኡስታዝ ኢንሻአላህ የማይደክም ሰለችን ደክመኝ ማል አላህ ሱብሃነሁ ወተዓላ ኡስታዝ ጀዛከሙላሁ ኸይር በዱዓ ተከፍተው በዱዓ መክፈቱም ነቢያችን ስለ ሰለም ያሉት ነው። በዱዓ ደግሞ በጣም ነው ለምን ከማን ከኦል ዳዋ ነው ከማን እንደምቀበል አላውቀውም። እና ለዛ ነው ዱዓ ማድረግላችሁ ኡስታዝ። ጀዛኩም ላሁ ኸይር ኡስታዝ። ሌላ ደግሞ ኡስታዝና አንድ በጣም ገርመኝ፣ ያው ሰው ከመሞቱ በፊት አንዳንድ ጊዜ የምሰማ ሀዲስ አለ ወይም ምን እንደሆነ፣ ሰውየው ገና መቃብር ሳይገባ አዛብና ጀሀነም የሚያሳየው ነገር አለ። ያው ጥሩ ነፍስ ከሆነች ያው ቀድሙኒ ቀድሙኒ ትላለች፣ ጥሩ ካልሆነች ያው በዛው ላይ አየር ላይ ወይም መቃብር ሳይገባ የሚታየው ነገር አለ። ጥሩ ካልሆነ ደግሞ ለምን ወዴት ወዴት ትወስደኛለች ትላለች። እና እስቲ ከዚህ ላይ ትንሽ መብራሪያ ስጡኝ፣ ይህንን ፈልጌ ነው። ሌላ ደግሞ ሁለተኛው በቁርአን ቅዱስ በአማርኛ ይዤ ነበረ፣ ያው 89 ላይ ያው ከስር የምትጻፍ ነገር አለች። እቺ ትንሽ አልገባችኝ። ምን ይላል መሰለ ኡስታዝ፣ አላህ በመጨረሻው በሚመጣው ነቢይ ተመልጽነዋል በጠላቶቻችሁ ላይ እርዳን እያሉ ይረዱበት የነበረ ሲሆን እዚህ ምን ለማለት ፈልገውን እዛ ላይ ትንሽ መብራሪያ ከሰጡኝ። ጀዛኩም ላሁ ኸይር ማይክ ሰላም አለይኩም ወረህመቱላሂ ወበረካቱ። ኡስታዝ እኔ የምጠይቀው ፍላጎታችን ጀነት ከጠየቀው ጥያቄ ላይ ተነስቼ ነው። ልጅቷ ተጠለፈች ያለ ኒካ እና ወለደች። ያ የተወለደው ልጅ ዲቃላ ሊባል ይችላል ወይ? ሰላም አለይኩም ወረህመቱላሂ ወበረካቱ። እንደሚለው ሚስቴ ከሚስቴ ጋር ከተፋተን 5 ዓመት ነው። ልጆች ከእሷ ጋር አላቸው። ልጆች ወልደዋል፣ ግን የልጆቹ ቀለብ እሱ እየሰጠን ያለው አሁን ግን ለሁለት ዓመት ልጆቹን አላሳይህም ብለዋለች። እንደዚሁም ከወንድሟም ከእህቷም ጋር እንዲገናኙ አልፈልግም ብለዋለች። እና ምን ይሻለኛል? በህግ ልክሰሳት ወይ ነው የሚለው ጥያቄው። ኢንሻላ ማይክ ፍሪ ትራንት ለበረካቱ እነዚህን ጥያቄዎች ልመልስ ኢንሻአላህ። ለዛሬውም ደግሞ በቂ ይሆናል። የመጀመሪያ ጠያቂ ወንድማችን የውሻ ምራቁ ልብሳችንን፣ መጀመሪያ ደረጃ ውሻ ነጃሳ መሆኑን ሐዲስ ነው የተናገረው። ወሁወ ሐዲሱን ጃአ ፊ ሶሒሕ ሙስሊም አነ ረሱለላሁ ሰለላሁ ዐለይሂ ወአሊሂ ወሰለመ ቃል ጠሁሩ ኢናኢ አሐዲኩም ኢዛ ወለቀ ፊህ ልከልቡ እየቅስለሁ 7 መራት። የእናንተ የአንዳችሁ እቃ ውሻ ከለከፈው ጠሃራ የሚሆነው 7 ጊዜ ሲያጥበው ነው ይላል። 7 ጊዜ ካላጠበው ነጃሳ ነው ማለት ነው። ከዛ በኋላ ጨርቁን ከነካ ልብሱን ከነካ ምኑን ከነካ ተብሎ እንዲህ አይነት ዝርዝር ነገር አይመጣም። ዓደተን በሸሪዓ ለምሳሌ ሽንት ነጃሳ ነው ተባልከ፣ አንተ ራሱ ሲነካ ነው፣ እግሩን ሲነካ ነው፣ ጆሮውና አፍንጫውን እየተባለ መጠየቅ ተገቢም አይደለም። ነጃሳ ከሆነ ነጃሳ ነው፣ የትም ቦታ ቢነካ ነጃሳ ነው። ስለዚህ ውሻውም እንደዚሁ ራሱ ነጃሳ እስከሆነ ድረስ የትም ቦታ ቢነካ ነጃሳ ነው። هذا مذهب جمهور العلماء يقولهم ابزوج علماء وجه مذهب هنا حديثهم قلتنا زي ما كفافلوا لنا صقر سنتقاو اسفل لاقي ايدلم مالتنا ليلو صقر حنا متكم طيقوال حنا متكم سنة بيهونم صقرون لمن فلقوا سويهم ጥቁሩን የፈለገው ወጣት ነኝ ለማለት ነው። ሊዋሽ ነው ማለት ነው ከሸበተ በኋላ። ያ ደግሞ በአንደበት ሳይሆን በሰውነት የሚደረግ ውሸት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለዚህ ነው ስለ ሒና ወይም ደግሞ ስለ መቀባት ተናግረው ሲያበቁ ወጅተኒቡ አሰዋድ ይላሉ። ወጅተኒቡ ሰዋድ ማለት ጥቁርን ተጠንቀቁ አሉ። ባይሆን ፉቃሃዎች ሐዲሱ እንግዲህ ሶሒሕ ነው፣ ኢማም ነሰኢ የዘገቡት ሐዲስ ነው። ገይሩ ሃዛ ቢሸይእን ወጅተኒቡ ሰዋድ የአቡበክር አባት አቡ ቁሓፋ መካ የተከፈተችለት ረሱል ላ ስለም ዘንድ ሲያመጧቸው ራሳቸው በጣም ነጭ ነበርና أتي بأبي قحافة يوم فتح مكة ورأسه ولحيته كالثغامة بياضا فقال رسول الله صلى الله عليه وسلم غيروا هذا بشيء واجتنبوا الصوات يعني النقر بولا نقر كعيروت حتى صحيح مسلم مسلم يلا حديثنا سنن أبي داود مسند أحمد صحيح وانا حديثنا تقر انت تنككو بلوال ماتنا هزيبة تقر مشود መዋሸት ስለሆነ መጠንቀቅ ይጠበቅብናል። እዚህ መልስ ይሄ ነው። ሌላው ተጠልፋ ወለደች፣ ከዛ በኋላ ሳይፈታት ምናምን ተባለ። ተጠልፋ ከሆነ አንድ ቀን ነው የሚጠልፋት። ከዛ በኋላ መውጣት ከፈለገች የምትወጣበት መንገድ አታጣ። ዝም ብላ አብራ ከተቀመጠች እሷም ወዳለች፣ ያ ነገር ዚና ነው። በጉልበት አስገድዶ የወሰዳት አካል ካለ ከዛ ከጉልበተኛው ማምለጥ እስካልቻለች ድረስ አላህ አፉ ሊያረግላት ይችላል። ግን ሄዶ ሄዶ ጋብቻው ህጋዊ ሸሪዓው በሚያዘው መኮል እስካልተደረገ ድረስ ትዳራቸው ህገወጥ ትዳር ነው ማለት ነው። እሱ ዚናም ነው እየሰራ ያለው። ወሳና ማስገድሎ ለዛ እያደረሰ ያለው ማለት ነው። የተወለደው ልጅም ያው ግን ዚና ነው። ዲቃላ ይባላል። ዲቃላ ማለት እኛ በአማርኛ በህጋዊ ጋብቻ ያልተወለደ ማለት ነው።